መካሪ ምሳሌ ያልኩት ቢታለል ከመንገድ ቢወጣና ቢሰት የምወደው ልጅ እሱ ነው ስመው ተብዬ የለው ወይ ባይኖር መካሪ መሪ መካሪ ምሳሌ ያልኩት ቢታለል ከመንገድ ቢወጣና ቢሰት የምወደው ልጅ እሱ ነው ስመው ተብዬ የለው ወይ ባይኖር መካሪ ባይኖር መካሪ ቃሉን ተርታሪው ባይኖር ሰባኪው ባይኖር መካሪው ቃሉን ተርታሪው ባይኖር ሰባኪው ዋቹ ስለኔ የጎን ቦታው ጌታ የጎን ቦታው ጌታ ታዲያ ሌላው ካላወቀኝ በጌታ መኔም ነው በቃ መኔም ነው በቃ በክርስቶስ ኢየሱስ ሰውት ወሎ እኔያው ካለፉና እኔያ ያለፉና ሰውንማ አይቼ ኢየሱሴን ትቼ አልሄድም ሸሽቼ ከቤቱ ወጥቼ ሰውንማ አይቼ ኢየሱሴን ትቼ አልሄድም ሸሽቼ ከቤቱ ወጥቼ አልሄድም ሰው አይቼ አልሄድም ዓለም አብልጬ እንደ ዲማስ ከተማን አይቼ አልሄድም መስሎኝ ታጅዬ ከተሰቀለልኝ ጌታዬ ሰው አላመጣኝም ሰው አያስወጣኝም ሰው ከቶ አልጠራኝም ሰው አያስወጣኝም ፍቅር ያስያዘኝ እሱ ነው ሰው ብማመን ፍቅር አለው እየሳበኝ እኮ መልኩ ነው ሰው ብማመን መልክ አለው ማረኝ ጌታዬ ማረኝ ማረኝ አምላኬ ማረኝ ማረኝ ሰው አላይ ማረኝ አንተነ የሰበሰብከኝ አንተነ ኤሎሄ አልክልኝ አንተነ ዋጋ የከፈልክልኝ የበሰሉ ያልኳቸው ሲያጠፉ ቢገኙ ይመክሩኛል ያልኳቸው ባዶ ቢሆኑ ዋጣ መካሪ ቃሉን ተከትዬ በበድግ ተነስቼ ደርሳለው ጽዮን ቤቴ በአምላኬ ፊት ብቻዬን አይደል ወይም የምቆም ስለ ራሴ እርግጠኛ ሆኜ ልኑር እርግጠኛ ስለ ራሴ እርግጠኛ ሆኜ ልኑር እርግጠኛ